Son. Now I take my baby with me. Now I take my baby with me. Let's get up and fuss. Lead what the summer is. Lead what the summer is. የታሰርኩበት የባሶምዬ የታመርኩበት አባታለኝ አባታለች ኢየሱስ ጌታ ነው። ጎናችሁ ያለውን ስም እንደዚህ በሉት እስቲ። በጣም እዚህ ውስጥ መኪና ስገዛ ነው ወይ ደስ የሚል በሉት። ቤት ስሰራ ነው ወይ ደስ የሚል በሉት።